¿Sam Dempsey? ¿Sam Dempsey? Okay. Claro. Okay. يعني ما ننقل يجن دوتا ما يتهل تشلم على كل هال قن راسا تشون عند التمارا مرو قرى من قد اقابز اتشوال من يالو تشاتشو يادم اتشون ينم ما وراون نقر اساس سابين ومسالين تنش هانو تا على كل هال جزاك الله يستغوش النطف ملسكوك ما شاء الله جزاك الله أنا تا بتملش منك ويملش اللين جناني بملك تنيوش ما من عمانو تابي قداج مهنون يزاري من دنو كسوستنيا يولتنيا كان بروغرامي نوكوس سلنا بياتو تشنا سلنا ملك تنيوش جي مجمرا كان ديفنيشن ترقوما انشوان اسردو ولتنيا كان بالنسو ما من عمانو تابي قداج مهنون تنتن سوستنيا كان استماركوت ليرانو على كل هذا الشيء انا يتمرت عندك التلزاري قلنا عند عندنا جزي اني من ناقرون كل لو بچن كلا تا تشو يازو مالتي سايون جست بيان سو كون قدوت قدوت انا فري بمتونو بتايم راي ادامتوت وقتو يزان جزي يگنيال بي ياسبالو اتليست مالتنا بزي منغير تتكمو ملكم قالو نغير ديو اني من ماورو نغير يميزراو زر ያለ መልካም መሬት ላይ ቢዘራ ቡቃያ እንደማበቀል ሁላ የጌታችንም የአላህ ሱብሃነሁ ወተዓላ ቃል የፓርቶኩ ማይክ ላይ ብቻ ቢዘራ በልቦናችን ውስጥ ተዘርቶ ህይወት ካልዘራብን እና እኛን ካልለወጠን እኛም የቃሉ ማፍሪያ ምርጥ እርሻ ካልሆነ ህይወት ትርጉም አልባ ነው የምትሆነው መማማራችንም መሰብሰባችንም እንዲሁ አላኩላህል ብዙ ወቃሽ መሆን አልፈልግም ዛሬው ትምህርት ከመግባቲ በፊት ኢንሻአላሁ ተዓላ የባለፈውን ፕሮግራሚን ለዳሰው ጀውታል ኦኬ እሺ ግን ያው ሰዓት ከመቆጠብ አንፃር ኢንሻአላህ በሚቀጥለው የዛሬውን ፕሮግራሚን አዳምጡኝና በሚቀጥለው ቀን ስመጣ ኢንሻአላህ ተብራሩልኛላችሁ አንዩታ እስከ ጀነት ድረስ አፉ ብየሻለሁ በፓርቶ ክላይ ብቻ ሳይሆን እስከ ጀነት ድረስም አፉ ብየሻለሁ ኦኬ خير ان شاء الله የባለፈው ፕሮግራም ላስተዋውሳችሁ ከዛ ይዛሩን ትብርታችንን እንቀጥላለን አውዱ ቢላሂ ሚነ ሸይጣን ወረጂም ቢስሚላሂ ረህማን ረሂም አልহামዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ አላ ረሱልላሂ ሰለላሁ ዐለይሂ ወሰለም In the name of Allah, the Most Compassionate, the Most Merciful, all praise and glorification be to Allah, the Sustainer of the heavens and the earth, and the Lord of this universe. We bear witness that no one is worthy of worship but Allah. We bear witness that Muhammad sallallahu alaihi wasallam is indeed the final messenger. The best of speech is the Book of Allah. The best of guidance is the guidance of Muhammad sallallahu alaihi wasallam. But Allah simma jikbat amr fruh jikbat am azani buhono. ምስጋና ሁሉ ሰማያትና ምድር ለፈጠረ ላጽናፉ ዓለም ጌታ ለሆነ አምላካችን አላህ የተገባ ይሁን እነሆ ከአላህ ሱብሃነሁ ወተዓላ በስተቀር በእውነት የሚመለክ አምላክ አለ መኖሩን መሰክራለሁ ተወዳጁ ነብያችን አለይሂ ሰላቱ ወሰለም የአላህ ባሪያና መልእክተኛ መሆናቸውን እንዲሁ መሰክራለሁ መልካም ንግግር የጌታችን ንጹህና ቅዱስ ቃል ቅዱስ ቁርአን ነው መልካም ምሪት የተወዳጁ ነብያችን አለይሂ ሰላቱ ወሰለም ምሪት ነው ባለፈው ፕሮግራማችን ሁለት ዋና አጀንዳዎችን አንስተንና ለመመልከት ሞክረን ነበር የመጀመሪያው the need of mankind for the messengers and their messages ያአላህ መልእክተኞችና መልእክቶቻቸው ለሰው ልጆች ምን ያህል አስፈልጋግና ተቃሚ መሆኑን አብራርቻለሁ ያአላህ መልእክተኞች በመድረላይ ሲላኩ ያአላህ መልእክተኞች አላህ ነቢያትና መልእክተኞች አርጎ ሲመርጣቸው የሰጣቸው መልእክቶታይም ቃልና የሰጣቸው መልእክት ለሰው ልጆች እጅግ በጣም አስፈልጋግ ናቸው በአንኛነት ተላላቂ እስላም ፈርጥ ቆኑት አሊሞቻችን ወይም ደግሞ የውቀት ባለቤት ቆኑት ከሊቃውንቶቻችን ሸኹል እስላም ኢብኑ ተይሚያ ረሂመሁላህና ኢብኑ ቀይም ረሒመሁላህ ሁለቱን አንስቼ በምን ያህል መንገድ በምን አላሁ ስብሓነሁ ወተዓላ የላካቸው መልእክተኞችና መልእክቶቻቸው አስፈላጊና ከፍተኛ ሚናና ጥቅማቸውን ለመግለጽ የሞከሩበትን መንገድ ሞክረው ነበር። ሸይኹል ኢስላም ኢብኑ ተይሚያ የነገረን የአላህ መልእክተኞችን መልእክት ሰው ካልቦነቦነ እስካላስገባ ልቦናው ጨለማ፣ አይኑ የታወረ፣ ህይወት ድንግዝግዝ የሆነበት እንደሆነና በተከሉ ከብርሃን ይወጣ ከሩህ የሌለው ጀሰድ ብቻ አካል ይሆነ መሆኑን አብራርቷል። ኢብኑ ተይም ደግሞ የሰው ልጅ ከአላህ መልእክተኞችና ከመልእክቶቹ መልእክቶች ካፈገፈገና ከሸሸ አስተማሮታቸውን ካልተከተለ ከውሃ ውስጥ እንደወጣ አሳ ነው ብሎ በሚያምር ሁኔታ መግለጹን በሰፊው ለመተንተን ሞክሬ ነበር። በሁለተኛነት ደረጃ የነው the tasks and the mission of the messengers of Allah Subhanahu wa ta'ala የአላህ ወተዓለ መልእክተኞች ስራዎቻቸውና አላማዎቻቸውን በተመለከተ ቁርአንና ሐዲስ ወይም ሱና የነብዩ አለይሂ ሰላቱ ወሰለም ንግግር የነብያት ሁሉ የመልእክተኞችንም ጭምር አላማቸውንና የሥራ ድርሻቸውን ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ጌታችን አላህ በመለኮታዊ ቃሉ ነግሮናል። የመጀመሪያው የነቢያቶች የመልእክተኞች አላማ ስራቸው conveying the message of the clear message of Islam የጠራውን የሆነውን እንደረፋት ጻይ ግልጽ የሆነውን የእስላምን አስተምሮት በእያንዳንዱ የተላኩበት ማህበረሰብ ውስጥ የማድረስ ሃይማኖታዊ ግዳጅ አለባቸው። ጌታችን አላህ Subhanahu wa ta'ala ለነብዩ አለይሂ ሰላቱ ወሰለም በሱረቱል ማኢዳ ምዕራፍ 5 ቁጥር 67 ላይ O messenger proclaim the message which has been sent down to you from your Lord አንተ ነብይ መልእክተኛ ሆይ ከጌታህ ዘንድ የመጣልህን መልእክታዊ ራእይ ለኡመቶች ለህዝቦች አድርስላቸው and if you do not then you have not conveyed his message ከላከልህና ካወረደልህ መልእክታዊ ቃልን በካከል አንዱንም እንኳን አንቀጽ ባታደርስ ብትሸሽጋቸውና ባትነግራቸው በርግጥ ሙሉውን ጥቅሉን የእስላምን መልእክት እንዳላደረስክ ይቆጠራል በማለት መልእክተኞች የአላህን መልእክታዊ ቃል ለኡማዎቻቸው የማስተላለፍ መልእክቱን የማድረስ ግዳጅ እንዳለባቸው ለመመልከት ሞክረናል። ሁለተኛ የመልእክተኞች ሥራና ድርሻን በተመለከተ የተመለከትነው calling people to the way of Allah Subhanahu wa ta'ala ሰዎችን ወደ አላህ መንገድ ይጣራሉ አላህን በብቸኝነት እንዲያመልኩ በተውሂድ ብርሃን እንዲመላለሱ ከሽርክ ጽልመት እንዲወጡ ከድንግዝግዝ ህይወት ወደ ብርሃን ሰገነት እስላም እንዲመጡ ከምድራዊ ባርነት ወደ እስላም ነጻነት እንዲሸጋገሩ በጥቅሉ ወደ አላህ መንገድ እንዲሸሹ ጥሪ አቀረበውላቸዋል። ጌታችንም አላህ ነቢያቶችና መልእክተኞች ሁሉ ሰዎችን ወደ አላህ መንገድ እንደሚጣሩ ወደ አላህ Subhanahu wa ta'ala መስመር እንደሚጠሯቸው ባንዲ ቁርአን አንቀጽ ተቀላይ በሆነ መንገድ አስቀምጦታል። በሱረቱ ናህል ምዕራፍ 16 ቁጥር 36 ላይ Certainly we have sent into every nation a messenger proclaiming worship of Allah and shun false deities. በየዝቦች ሁሉ መልእክተኞችን ልከናል። አላህ Subhanahu wa ta'ala በብቸኝነት እርሱን በአዳዊነት ተውሂድን ጥርት አደረጋችሁ ሆናችሁ ከርሱ በስተቀር ያለውን ደግሞ ጣዖታቶች ሁሉ እርግፍ አድርጋችሁ ጌታችን አላህን ተገዙት እርሱን በብቸኝነት አምልኩ የሚሉ ሲሆኑ ብሎ አላህ ሁሉም ነቢያቶች ሁሉም መልእክተኞች ወደ ጌታ ወደ አላህ Subhanahu wa ta'ala ዘንድ እንደተጣሩ ያመለክታል። ጌታችን አላህ ፍቃዱ ከሆነ የዛሬው ርዕሳችንም የሚሆነው the tasks and the missions of the messengers of Allah Subhanahu wa ta'ala የአላህ ተዓለ መልእክተኞች የሥራ ድርሻቸውንና ዓላማቸውን በተመለከተ ሶስተኛው ክፍል ቀጥላለሁ። የመጀመሪያው conveying the message of Allah የእስላምን መልእክት የአላህን መልእክት የማድረስ ግዳጅ አለባቸው። አንድ ሁለተኛ calling people to the way of Allah ሰዎችን ወደ አላህ Subhanahu wa ta'ala መንገድ ይጠራሉ። ሶስተኛ የዛሬው ርዕሳችን bringing glad tidings and warnings መልእክተኞች በጀነት አብሳሪ በጀሃነም አስጠንቃቂ ሆነው ተልከዋል። ሁላችሁም ልቦናችሁን ከፍታችሁ እንድታደምጡኝ ፈልጋለሁ። ሐሳባችሁን ሰብስብ አድርጉ። ይህ ዋነኛው የመልእክተኞች ዓላማ ነበር። ለህዝቦቻቸው ሁሉ ሲያስተምሩ፣ ለህዝቦቻቸው ሲያበስሩ፣ ለህዝቦቻቸው ሲያስጠነቅቁ ነበር። ጌታችን አላህ Subhanahu wa ta'ala the call of the messengers to Allah is always accompanied by glad tidings and warnings. ቁርአን በተለየ መነጽር ስትመለከቱት አላህ ሱብሓነሁ ወተዓላ የላካቸው መልእክተኞች የላካቸው በሁለት ነገሮች ላይ መሆኑን ታስተውላላችሁ። አንደኛው በብስራት አበሳሪ ሆኖ ሁለተኛው አስጠንቃቂ ሆኖ because ለዚህ ምክንያት ምንድነው ካላችሁኝ there is a connection between the call of Allah and the glad tidings and warnings ወለ አላህ ሱብሓነሁ ወተዓላ መንገድ መጣራትና በጀነት ማብሰር በጀሃነም ማስጠንቀቅ እጅግ በጣም የተገናኙ ነገሮች ስለሆኑ ነው። በአላህ የማያምን ጀነት ሊገባ አይችልም። በአላህ የሚያምን ደግሞ መኖሪያው የምትሆነው ጀነት ነው። ስለዚህ በማስፈራራትና በማስጠንቀቅ እንዲሁም ደግሞ መልካምን ነገርን ከአላህ ዘንድ እንደሚገጥማቸው ማበሰርን ከአላህ ማመን ጋር ወደ አላህ መንገድ ከመጣራት ጋር የተገናኙ ኮኔክት የተደረጉ ነገሮች ናቸው። Therefore, Sulaiman, the Quranic limits the mission of the messengers to these two things. Quran is attached to Allah subhanahu wa ta'ala malikhtanyuch bennazi bolet tajenda wishle to Quran sattaw si astamru nabbar. Gitachinim Allah begil sindi bulunan. Bessuratul Kaf, Rafa 18, Qutara 56 le. Bessuratul Kaf, Rafa 18, Qutara 56 le. And we did not send the messengers except as a givers of glad tidings and warners መልእክተኞቻችንን በጀነት አብሳሪ በጀሃነም አስጠንቃቂ አድርገን እንጂ ላክናቸው ሚላል አላህ አላክናቸው የተላኩት በጀነት የሚያበስሩ በጀሃነም የሚያስጠነቅቁ ተደርገው ነው አላህ ሱረቱ ካፍ ምዕራፍ 18 ቁጥር 56 ላይ ስለዚህ መልእክተኞች ሁሉ በጀነት ያበስራሉ መልእክተኞች ሁሉ አሳማሚ ከሆነቹ ቁጣት አላህ ሁላችንንም ነጃ ይወለን አላህ ሁላችንንም ይጠብቀንና ከአሳማሚ ቁጣት ዘላለማዊና ዘውታሪ ከሆነቹ እሳት ከጀሃነም ያስጠነቅቃሉ። እንደውም ነብዩ አለይሂ ሰላቱ ወሰለም የሚያምርን ምሳሌ አስተምረውናል። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ሁላችሁም ታውቃላችሁ አንደበተ ሩቱዕ ናቸው። ካንደበታቸው የሚፈልቀው ቃላቶች ስብእናን የሚረውጡ ልቦናን የሚያረኩ ህይወትን የሚቀይሩ ናቸው። እና ነብዩ አለይሂ ሰላቱ ወሰለም እንዲህ አሉ። The messenger sallallahu alaihi wasallam coined a similar likeness for himself. He said, ነብዩ አለይሂ ሰላቱ ወሰለም በእርግጥ ይህንን ምሳሌ ለራሳቸው አደረጉ። My likeness and that of the message with which Allah has sent to me is that of a man who comes to some people and says, እኔና አላህ ወደኔ ዘንድ ያወረደው መልእክታዊ መልእክት መልእክት እናም ደግሞ ሰዎች ምሳሌያችን እንዲህ ነው አሉ ነብዩ አለይሂ ሰላቱ ወሰለም። A person who comes to some people የሆነ ሰው ወደ ህዝቦቹ ዘንዳ ይመጣል አሉ። የሆነ ሰው ወደ ህዝቦቹ ዘንዳ ይመጣና says እንዲህ ይላቸዋል Oh my people ህዝቦቼ ሆይ I have seen that army with my own eyes and I'm a clear warner so save yourself እኔ በእርግጥ በአይኖቼ በራሴ አይን በአይኖቼ ወታደር ተዘጋጅቶ እናንተ ሊወጋ ተዘጋጀ ወታደርን አይቻለሁ በእርግጥ እኔ ለእናንተ ግልጽ አስጠንቃቂያችሁ ነኝ አያጅኑ ብሎ እንደናገረው ነው። So some of his people obey him and fully by night ስትቂት ሰዎች እርሱን አምነው የተናገረውን ሰምተው ወታደሮቹን ባይናቸው ባያዩም አምነው ተቀበለው በማታ ሸሹ ይላል። ሸሹ they move at their own prison are saved በማታ በመሽት ሸሹ security ሰላም ያለበት እንዲሁም ደህንነታቸው ተጠበቀ። and some of them ከፊሎቹ ደግሞ አንካዱበት በተቃራኒ ሆኖ ነሱ አይ ምንም ምንና ወታደር የለም እኛን ጦርፋን የሚመጣ ምንም ነገር የለም ብለው ካዱ። so they stay where they are ስለዚህ የሚያሉበት ቦታ ላይ ቆዩ። and the next morning ጠዋት the arms up and destroyed them ጦሩ መቶ ተጠሎቀን እነዛ ባመጻቸው እንቢብለው የተቀመጡትን ሁሉንም ሳያስቀር አጠፋቸው። this is the likeness of the one who obeys and follow the message that I have brought ይህ ምሳሌ ተከተለኝና ለልክ የተከተለና እንዲሁም ትእዛዜን የተጠበቀና የታዘዘኝ ነው። and the likeness of the one who disobeyed me ያ የካደውና ያስተባበለው ደግሞ are the disbelieving in the message the truth that I have brought to you ተተዘን ያመጣውትን መልእክቱን የካደና ያስተባበል ነው ብሎ ለማድረሰም ኸሪና ሙስሊም በዘገቡት የሐዲስ ሰንሰለት ውስጥ እጅግ በሚያምር ያንደበተ እርቱ አነጋራቸው የሚያምርን ምሳሌን ተናገሩ። ስለዚህ ወታደር አለ ከጀርባችን ይሮሮ ታክፈለለው ጌታችን አላህ በሱራቱል ፋቲህ ምዕራፍ 35 ቁጥር 6 ላይ ነግሮናል። ምዕራፍ 35 ቁጥር 6 ላይ indeed shaitan has ever been indeed shaitan has given to you an enemy burgut shaitan lenante talatachu no all the us an enemy betalatnet ferrajachu yaziu talallah selezi yi wotader enezi wotaderoch ye shaitan wotaderoch hulligize ke nabiyyu alayhi salatu wasallam melik tindinota ሰላ ሰለምን አስተባብልና መልእክታዊ ጥሪያቸው ነው እንዳንቀበል ያደርጋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በጀነት ነውቂ ከሆኑት መልእክታከል አንዱም ጭምር ናቸው። በነገራችን ላይ in the warning to bring up Allah to boss this warning here መልእክታች በመልካም የሚያበስሩ እንዲሁም ከክፉ የሚያስጠነቅቁት በሚቀጥለው ዓለም በአኺራ ብቻ አለ በመድራው ዓለማችንም ስንኖር ነው። ለምሳሌ in this world the bringing Allah sending to the obedient ሰዎች አላህን ሲታዘዙ በእኛውን አምነው ሲቀበሉና በልክተኛው መንገድና ሥርዓቶች ሲሆኑ ሰዎች በአለምዋኖ በሥርዓትን ያበሰሯቸዋል። በዱንያ ላይ እንኳን ሆኖ ለዱንያ ህይወታቸው እስቲ የት ስፍራ ላይ እንደሆነ እናስተውል። سورة النحل لاي ناغينيا الله بسورة النحل رافع سورة سدس قطر زتانا سورة رافع سورة سدس قطر زتانا سبال Whoever works righteousness ملكا من صدقا يسر whether male or female سيد وندوم هنا ملكا من يسر while he or she is a true believer امنتن يا امنتن يا تسقابر كامنت امسر ونمي سون سرتو يم to him will give a good life in this with the respect contentment and over provision ዝም እንደር ላይ መልካም ኑሮ እናኖራለን አላህ መልካም ኑሮ ምንም ኑሮ ሰዎችን አከብሩት ያደርጋል ሰዎች ዘንድ አንደበቱን ተጣፈጥለት ያደርጋል ሰዎች ዘንድ እጅግ ደንድሪውን ያደርጋል ህዝቅን ይከፍትለታል ስለዚህ ምን ነው ምርጥ ሚስት ሊሆን ይችላል ምርጥ ባል ሊሆን ይችላል ወይም ደግሞ ቁሳዊ መጠቃቀሚያ ሊሆን ይችላል ወይም ደግሞ እርስክ በጣም ሷሊ የሆኑ ልጆችን ማፍራት ሊሆን ይችላል። ብቻ እምነትን በልቡ አቂዳን በውስጡ ተውሂድን አጥርቶ መልእክተኞችን ተከትሎ መልካምን የሰራ ወንድም ይሁን ሲባርብ አድሎ የለም አላህ ዘንድ ትልቁ በላጩ ጾታ ማታራ ያደርግ አላህን መፍራት ኢላህ አላህን መፍራት ቢሆን እንጂ። ስለዚህ መልካም ስራን አጸጋብሮ ሴትም ይሁን አላህ ከመጣ በመድረው ዓለም መልካም ኑሮ እንደናል አላህ። ይሄ ግንኙነት እንግዲህ ነብዩ አለይሂ ሰላቱ ወሰለም ተኛው ይዘውት የመጡት ምድራው በስራት ነው ምድራው በስራት አላህ ይጠብቀን። እንዲሁ ደግሞ በተቃራኒው ቁርአን ውስጥ ምን እናገኛለን በመድረው ዓለም ዱንያም እንኳን ሆነ አላህን ሲያምኑ መልእክተኛውን አንቀበልም ሲሉ ቁርአንን ሲያስተባብሉ በእስላም ሲያላግጡ በነብዩ አለይሂ ሰላቱ ወሰለም ይሄ አደጋ ይገጥማል ብለው ነብዩ አለይሂ ሰላቱ ወሰለም ለየወረው መልእክታዊ ቃል ያረጋግጥልናል። ሱረቱ ጣሃ ሱረቱ ጣሃ ምዕራፋያ ቁጥር 123 በሱረቱ ጣሃ ምዕራፋያ ቁጥር 123 ላይ ዘን whoever follows guidance he shall neither go astray nor shall be destroyed ሱረቱ ጣሃ ምዕራፋያ ከቁጥር 103 እስከ አንቀጽ 124 ላይ ያለው እኔ አንቀጽ 124 ላይ ያለውን አመላክታችኋለሁ። but turns away from my reminder ከኔ ግሳጼ ከቁርአን ማለት ነው ወይም ደግሞ ከእስላም አስተምሮት ወይም ከቁርአን አስተምሮት ከኔ ግሳጼ ያፈገፈገ verily for him is a life of hardship ለሱ የተጨናነቀ ኑሮን እናኖራለን አላህ። የተጣበበ ኑሮ የተጨናነቀ ልቦናው ባገኘው ነገር አይረካም ልቦናው ባገኘው ነገር አይጥም ገዘም ቢሰብስብ ደስታ የለው ወይም ደግሞ በተቃራኒው ወጥጆት አመና ከብድበታለን ህይወት hardship ትሆንበታለች ህይወት እጅግ በጣም አስቸጋሪ ስለዚህ ማብሰር ብቻ አይደለም በጀሃነም ተራው ይባል በመልካም ይበሰራሉ መልካም ኑሮ እንዲኖሩ ማለት ነው ለዛ ነው አላህ ተዓላ ከሱረቱ ጣሃ ላይ አም አራፋየ ተመሳሳይ አንቀጽ 133 ላይ ምን ይላል then whoever for all my guidance ይከተላል ቁርአን የኔን መመሪያ ይተከተለ he shall never go astray shall be destroyed الله تعالى من نميت غودانا اهيد go astray nor shall be disturbed ጭንቀትም እሱ ዘንድ አታውቁም ጥመትም የሚባል ነገር አታውቁም ሁሌ ወደ መርከም መንገድ መጠጋት ብቻ ነው ይሄንን ነው ይለናል الله تعالى ምድራለም ዱንያም ሳሉ ሌላ በሳአላቸው መልእክተኞችን የሚከተሉ መልእክተኞች በስራት ይሰጣሉ ከብስራታቸው መካከለ ሱረቱ ኑር ላይ ጦዋ ያለ በጣም ወንጆ ሱረቱ ኑር ምዕራፍ 4 ቁጥር 55 ላይ Allah has promised those among you who believe and do righteous deeds Allah በርግጥ ቃል ኪዳንን ገባ ለነዛ መልካም ለሰሩት ይላል እምነት ከሰራ ጋር አጸባርቆ ለመጡ that he will certainly grant them succession to the present ruler in the land በምዚህ ምድር ላይ ሳሉ ነበሩትን እንደተካ እነሱ በፊት የነበሩ ጄነሬሽኖችን እንደተካ በምድር ሊተካቸው ነው በምድር ላይ ብርግጥ ሊተካቸው ለነሱም ያንን የወደደላቸውን ሃይማኖታቸውን ሊያደላድል ምን ነው እስላምን ማለት ነው የወደደላቸውን ሃይማኖታቸውን ሊያደላድልላቸው ፍራታቸውን በኋላ ጸጥታን ሊለውጥላቸው ፋንቃል ሰጣቸው በእምነንም ማጋሩ ሆኖ ይገዙኛል ከዚያም እነዚያ እነሱ አመጸኞች ናቸው አላል እነሱ አመጸኞች ስለዚህ ጌታችን አላህ በአላህ ላይ ያምኑት ያምኑትና አጥፎችን ይሰሩት ብሎ ነው የነጠባቸው እነዛ መልካም ስራዎችን ይሰሩት ይመት ድሎት ያገኛሉ ምናልባት በስራት አላቸው ከነሱ በፊት የነበሩትን እንደተካ በመድር ላይ ማፋታደር እንዳደረጋቸው ሊተካቸው ለነሱም ያንን ይወደድላቸው ሊያደላድልላቸው ሃይማኖታቸውን በህነጻነት እንዲተገብሩ ዲናቸውን ያደላድል ከፍራታቸው በኋላ ደግሞ ጸጥታን ሊለውጥላቸው አላህ ፍራት የሚባል ነገር የለም እነሱ ጋር ጸጥታ ነው እርጋታ ነው ፈቃልን ሰጣቸዋል ይሄ አላህ ላይ ሳይጋሩ በብቸኝነት አላህ በመገዛታቸው ሰበብ የመጣላቸው ምድራዊ ሰላም ነው ሰው በመላይ ሲኖር ከጸጋው ጸጋ ለሰው ልጅ ትልቁ ጸጋ ሰላም ነው ይሄንን ሰላም ያገኙታል ይሄን ይጎናጸፉታል ይላል ነው በተቃራኒው ግን በምድራዊ ምሳሉ ደግሞ መልእክተኞች በእርግጥ አላህን ለሚክሩና መልእክተኞቹን ተባብሉ አሳማሚ የሆነ ብሳት አሳማሚ የሚመጣባቸው ምድርን ሆኖ ይነገራው ፉሲላት ላይ እናገኛለን በሱረቱ ፉሲላት ምዕራፍ 4 ቁጥር 10 ላይ but you then say i have warned you እነሱ ከእምነት እንቢ ቢሉ አለ አላህ ከእምነት እንቢ ቢሉ እንዳይድና ሰሙድ መቅሰፍት ብጤ የሆነን መቅሰፍት አስጠንቅቃቸው አስተነቀቃቸዋለሁ በላቸው አይደና ሰው እንደጠፉ በታሪክ ታውቃላችሁ ቁርአን በሚያመር ሁኔታ ታሪኩን ዘግቧል የአይደዝቦች እንዴት እንደ ታዲያ አላህ እምነትን ቢብሉ ኢማን ተብሎ ከሚጠራው ከእስላም የሚጠራው ዲን እና ሰሙድ ብጤ የሆነን መቅሰፍት አስጠንቅቃቸዋለሁ በላቸዋል ባለማመናችሁ ሰበብ መቅሰፍት ይመጣባችኋልና ተጠንቀቁ ወድራ ዓለም ዱንያ እንኳን ለሚመጣባቸው መቅሰፍትና ቅጣት ያስጠነቅቃቸዋል እጅግኑ ያስጠነቅቃቸዋል እንጀነራል በጥቅሉ በአኺራ ብቻ ሳይሆን ያበስሩት በአኺራ ሳይሆን የሚያስጠነቅቁት በምድር ዓለም ዱንያ በድሎት እንዲኖሩ መልካም እንዲያስባቸዋል ሰዎች ከአላህ መንግስት ከወጡና ለልክተኞችን ካስተባበሉ ደግሞ በመድር ላይም አላህ ናቸው አላሁ ተዓላ ኃይለ ብርቱ ስለሆነ ሊይዛቸው እንደሚችል ያስጠነቅቃል። And they give glad tidings to the obedient to paradise and it's in the hereafter. አላህ ለሚታዘዙ ደግሞ በጀነት ነው የሚያበስሯቸው። ሱረቱ ኒሳ ላይ እናገኛለን። ለዚህ ደግሞ የሴቶች የሚጠራው ቁጥር አላህ ሱብሃነሁ ወተዓላ ለልጅተኞች ለሚከተሉ እምነትን ከመልካም ስራ ጋር አጸጋብሮ ለሚመጡ ሰዎች ምን ውሳኔ ወሰነላቸዋል? ሱራ ምዕራፍ 43 ላይ ወርስ አላህ ኤንድ ሂዝ ሜሰንጀር will be admitted to gardens under rich rivers flowing paradise to abandon and that will be the great success subhanallah rabbi anza ya allah usanoch nacho alin mundin nacho ya allah usanoch allahinna malektenyawun yemitazazu sewoch al allahinna malektenyawun yemitazazu sew kesrochacho wenzoch yemifessubachon gennetoch acho zawtaroch sewochawal ይቅድል ነው አለ። ትልቅ ሰክሰስ የሚባለው የትልቁ ጣራ ሰክሰስ ማለት አላህንና መልእክተኛውን ታዞ ተቀቃ ከስሮቻቸው ወንዞች የሚፈሱባቸው ውጭ በውስጣቸው ውስጥ ዘውታሪዎች ሲሆኑ ያገባል። ለሁለት አመት ለአምስት አመት ለሃያ አመት ለሰላሳ አመት ለአመት ለአንድ ሺህ አመት ሳይሆን ዘውታሪ forever last ever ለዓለሙ አላህ ያኖራቸዋል። ይህች ጀነት አይቶ የማይውቁት ብሎ ያላሰበው ጆሮ ስለዛ ጉዳይ ያሰበው በውስጧ ጅረቶች የሚፈሱባት ጀነት አላህ ነው ለሚከተል ተዘጋጅታለች ብለው በመድረ ዓለም ዱንያ ያሳለን መልእክተኞችንና አላህን ለብስራትን ይሰጣል። እዚው ሱራ ላይ ታዲያ በተቃራኒ አላህን ለሚክድና ለሚያስተባብል መልእክተኞችን ለሚቃወም መቀራ قرات 14 ላይ ቅጣት እንደሚጠብቃቸው ይነግረናል። ምን ይላል አላህ? ሱራቱ ምዕራፍ 4 አንቀጽ 14 and whomsoever disobeys Allah and his messenger and transgresses his limits he will cast him into the fire to abide therein he shall have the disgraceful torment. አላህን የሚያምጻል አላህ ይጠብቀን። አላህነተኛው ከመመስ አላህ ይጠብቅ። ልቁንስ አላህና መልእክተኛውን ተከትለው ከሰሮቻቸው ወንዞች የሚፈሱባቸው ገነቶች ውስጥ ዘውታሪ ከመሆኑ ምርጥ አላህ ባሮች ያድርግ። ተኛው የሚያምጽ አላህ አላህና መልእክተኛውን የሚያምጽ ወሰኖችን ድንበርንም የሚጠስ በውስጧ ዘውታሪ ሲሆን እሳትን ያገባዋል። እሱን አዋራጅ እርሱም አዋራጅ ውርደት አለው። ከውርደት ሁሉ ውርደት የጀሃነም ሰው ውርደት ሁሉ ውርደት አላህ ከሁለት ከውርደት ከዝቅጠት ሁሉ ዝቅጠት መልእክተኛውን አለይሂ ወሰለም ላይ ማመጽ ነው። ስለዚህ አላህ ለእንደዛ አይነት ሰው አሳማሚ የሆነችን እሳት አዘጋጅተናል ይላል አላህ ወጣንም ከዚህ ይጠብቀን። ስለዚህ ምድረኞች they are the source of the glad tidings and the warners ምድረኞች የመልካም ብስራት እንዲሁም ያስጠንቃቂውን መልእክት ተሸክመው መምጣታቸውን ነው ይለው ነው። የመጀመሪያው እንግዲህ የሶስተኛው እንግዲህ የመልእክት ስራና ድርሻ ይህ ነው። በመልካም ማበሰር ከክፉ ከጀሃነም ደግሞ ማስጠንቀቅ። አራተኛ የመልእክት ኤንድ ሚሽን ስራ ምንድን ነው? አራተኛው it is bring and perfuming reforming and perfuming to purify people's souls ሰዎችን ሩህ የሰዎችን ሪፎርም ማድረግ ነው። ጽዳት ማጥራት ነው። ከግሳንግስ ከሆኑ አመለካከቶችና አስተሳሰቦች ማጥራት ቀልባችን ጽድት ጥርት ያለ እንዲሆን ማድረግ ነው። Allah subhanahu wa ta'ala is the most merciful to his slaves. It is very obvious and clear. በጣም ግልጽ ነው። Allah subhanahu wa ta'ala ሩቱ እጅግኑ በጣም አዛኝ የሆነ ጌታ ነው። Part of the mercy is his reviving their souls through his revelation. ከአላህ እዝነት መካከል አንዱ አላህ ወ ተዓላ የሰዎችን ሩህ እንዳትደርቅ የሰዎች ሩህ እንደድንጋይ እንዳይሆን መለኮታዊ ራይ አውርዱ ሩህ እንድትፋፋ ሩህ እንድትለመልም ማድረጉ ነው illuminating them with his light ብርሃናዊ ቦኖ ቃሉ ነፍስን ህያው ያደርጋታል ለምሳሌ ሱራቱ ሹራ ምዕራፍ 42 ላይ የነገረንን እናስተውል በሱራቱ ሹራ ምዕራፍ 42 ቁጥር 52 ላይ ባለፈው ማንስቸው ነበር ባለፈው ፕሮግራም ላይ እናንቀሳቸው ነበር ሸኮል እስላም ቴሚያ የመልእክተኞችን መልእክታቸውን የመልእክተኞች ለመልእክተኞች ምን ያህል አስፈላጊ መሆናቸውን ለኛ ሲቆራን አንተስ ተጠቅሞ ነበር ሹራ ምዕራፍ ቁጥር 52 ላይ እንዲህ ይላል ጌታችን አላህ And this we have sent to you a revelation and a mercy of our command. You knew not where is the book, nor where is verse, but we have made this Quran a light word we should guide whomsoever we will. Ya Rabbi Allah. And this is whom are Allah. Wada anta, malatum, wada nabiyu alayhi salatu wassalam, zan, malatum. Katizaza chini huna, ukhin, malatum manifestin, malatum Quran awradin ala. ሮዚ ስፍራሪ ቁርአን ያንዳንዳችን ቤታችን ውስጥ ያለው ቦርሳችን ውስጥ ያለው መስጂድም ይገኛል የጌታ ያአላህ ድንጆች የሚቆጠሩ ልቦና ውስጥ ያለው ያአላህ ቃል ሩህ ብሎ ጠርቶታል አላህ ሩህ ነው ሩህ ደግሞ እንደምታውቁት አካል ያው የሚሆነበት ነው ከአካል ሩህ ሲነጠል አካል በድን ይሆናል ልክ እንዲሁ የኛም ልብ ከሩህ ኮር ነው ከቅዱስ አካላችን በድን ይሆናል ቀልባችንም ይሞታል ስለዚህ መንፈሱን ቁርአንን አወረድን መጽሐፍንም እምነትንም ምን እንደሆነ የምታውቃል ነበርክም ማለት ይሄ ሩህ ተብሎ የሚጠራው ቁርአን መጥቶ አንዲያው ከማድረጉ ካልነ ተረት ከማድረጉና ህልምና ከመስጠቱ በፊት ለነብዩ አዲስ እምነት ምን እንደሆነ መጽሐፍ ወይም ኪታብ የሚባለው ምን እንደሆነ ፈጽሞ የምታውቅ አልነበርክም ጸጋ ነው ይሄን ያወቀው ነው ግን መንፈሱን ከባሮቻችን የምንሻውን ሰው በርሱ የምንመራበት አሁን ይሄ መንፈስ ወርጥራው ቅዱስ ቁርአን ባሮቻችን የምንሻው ሰው እንመራበት ብርሃን አላህ ብርሃን አደረገ ስለዚህ ቁርአን ሁለት ስም ተሰጠው ማለት ነው ሩህን አካል ህያው የሚሆንበት ቀልብ ሌላው ደግሞ ተያይዞ አላህ ምን አለው ኑር ብሎ ጠራው ቁርአን ነው ሰዎችን ወደ ቅን ጎዳና የሚመራ ነው ከጨለማ የሚያወጣ ነው ስለዚህ ቁርአን ማለት ሩህ ነው ቁርአን ማለት ኑር ነው ከያዝነው ትምህርት ጋር በምን ያገናኘዋል ካላችሁ ድርጥጥባችን ስንመጣ ቀልብ ወይም ሩህ ብለን የምንጠራ ሩሃችን ብርሃን የምታገኘው ነው የጌታችን እና አላህ Subhanahu Wa Ta'ala ቃል ቅዱስ ቁርአንን ስታገኘ ነው ሩህ በነገራችን ላይ ምግባ ያምሽኝ አላህ Subhanahu Wa Ta'ala ቃል ነው በነገራችን ላይ እግረ መንገድ አላህ Subhanahu Wa Ta'ala የሰው ልጆችን ማንነታቸው ከሶስት አድርጓል ሁላችንም በዚህ ምድር ላይ ስንኖር ሶስት ነገር ልጋለን አንደኛ ጀሰድ እንደመሆኑ መጠን አካል ስላለው ከምድርና ስለተሰራ አካል ምን ጊዜ ምድር ያበቀለችውና ምድር ፈራችውን ነገር ይሻል ብላት መጠጣት አላህ ተዓላ በሱረቱ አራፍ ላይ እንደተናገረው ቁራ 12 ላይ ኩሉ ወሽሩ ኢት ኤንድ ድሪንክ ባት ዱ ኖት ብሉጠጡ ግን አታባክኑ ብሎ እንደተናገረው ማለት መልካም ከሆኑ ነገሮች ተውላላ ሐላል ስለዚህ አካል ሆነ ምድር ያበቀለቻቸውና ያፈራቻቸውን መልካም ምግቦችና መጠጦች ይሻል አንድ ደግሞ ሩህ የሚባል ነገር አለ ሩህ አለ ሩህ ደግሞ ሰማያዊ አይደለችም ሰማያዊ የሆነችው ሩሃችን ሰማያዊ የሆነውን ምግብ የሆነውን የጌታችን ቃል ቅዱስ ቁርአንን ትሻለች ስለዚህ ሩህ የምትፋፋው ሩህ የምትለማው ሩህ የምትደሰተው ያአላህን ቁርአንን ያአላህ ካንወታለን ስምን ስናወሳ የነብዩ አለይሂ ሰላቱ ወሰለም ንግግር ስንመግባው ሶስተኛው አቅል ነው አቅላችን ምን ይፈልጋል ሁሉ ጊዜ አቅላችን እውቀትን ይፈልጋል። አፈላታ አትገነዘቡም እንዴ? ለሚገነዘቡት ሁሉል አልባብ ናቸው። እነዛ ይባል የውቀት አልተቤቶች ናቸው ያለ ያስተምራል ቁርአን ውስጥ። አእምሯችን እውቀትን ይሻል፣ ሩሃችን የአላህን ቃል ይሻል፣ ጀሰዳችን ደግሞ ራፈራቸውን መልካም ነገሮችን ሁሉ ይፈልጋል። ስለዚህ መልእክተኞች የሰዎችን ነፍስ ተርደት ሊያደርጉ ባልቀረው ሊያደርጉ መተዋሉ ነው። አላህ በሱረቱ አልበቀራ ሱረቱ አልበቀራ ቁጥር 255 በሱረቱ አልበቀራ ምዕራፍ 255 Allah is the one or the protector or the guide of those who believe. Allah ለነዛ ላመኑ ሰዎች ረዳታቸው ይላል። አላህ ለነዛ በእምነት ውስጥ ላሉት ምእመናን አላህ ረዳታቸው አላህ ነው። He bring them out from darkness to light. እነዚህ አማኝ የሆኑትን አላህ Subhanahu Wa Ta'ala ወልያቸው ስለሆነ ጠባቂያቸው ስለሆነ ተንከባካቢያቸው ስለሆነ ከጨለማዎች ወደ ብርሃን ያወጣቸዋል። ከጨለማዎች ወደ ብርሃን ያወጣቸዋል። ልብ በሉ እዚህ ዙሉማት ብሎ ነው የገለጸው። darkness ፕሉራል ነው፣ ብዙ ቁጥር ነው። ከተለያዩ ጨለማዎች ግን ብርሃንን ሲጠቅሰው ኑር ነው፣ አንድ ነው፣ አንድ ብርሃን ነው። ይህም አንድ ብርሃን እስላም ነው። ከአንድ ብርሃን ከእስላም ውጪ ሌላ ብርሃን የለምና ስለዚህ ከተለያዩ ጨለማዎች አውጥቶ ብርሃን ሰገነት ያመጣቸዋል። ሱረቱ አልበቀራ ምዕራፍ 2 ቁጥር 250 ስለዚህ አላህ Subhanahu Wa Ta'ala sent his messengers guides to bring forth people from darkness وقال تعالى في سورة إبراهيم لذلك الله تعالى ملكتهم سوّج كلمات ودبرهان وهنا ودسلمنا النبي عليه الصلاة والسلام من ملاكات موسى عليه السلام عيسى لماذا نقول له ملكتهم سورة إبراهيم سورة إبراهيم أرافة صلات قطر أهم مقرب يا أولاد بسورة إبراهيم أرافة صلات قطر أن Alif Lam Ra. Indeed, we have sent down this book to you for mankind. ቅዱስ ቁርአን ተወረደ ነው ያወረደበት ምክንያት ነው አላህ የነብዩ አለይሂ ሰላቱ ወሰለም ምን እንዳወረደ ኢብራሂም ገና መግቢያው ላይ Alif Lam Ra ይህንን ቁርአን ሰዎች በጌታቸው ፍቃድ ከጨለማዎች ወደ ብርሃን አሸናፊው ምስኩን ጌታ መንገድ ታወጣ ዘንድ ወዳንተ ያወረድነው መጽሐፍ ነው ይላል። አስተውሉ፣ ይህ ቁርአን ሰዎችን በጌታቸው ፍቃድ ከጨለማዎች ወደ ጨለማ አንዱ ብርሃን አሸናፊው ምስኩን ወደ ሆነው ጌታ መንገድ ታወጣ ዘንድ ወዳንተ ያወረድነው መጽሐፍ ነው። ስለዚህ ይሄ ወረደው መጽሐፍ ሰዎችን ብርሃን ሊሆናቸው ነው፣ በብርሃን ከጨለማ እንዲወጡ ነው። በሌሊት ማሽና ሆነው ጌታ መንገድ ወደ አላህ ወድይጥመቱ ነው ይገልጻል ማለት ነው። አንድ ነብይ ሰለላሁ ዐለይሂ ወሰለም ወደ ብርሃን ሊጣሩ እንደመጡ ያሳየናል። ልቦናችንን በብርሃን ቀልባችንን እንዲመራ። ሁለትስ እዚሁ ሱረቱ ኢብራሂም ላይ ቁጥር 5 ላይ ሱረቱ ኢብራሂም ምዕራፍ 14 ቁጥር 5 and indeed we send Musa with our ayat means signs proofs evidences saying bring out your people from darkness to light ሙሳንም ወገኖችህን ከጨለማዎች ወደ ብርሃን አውጣ አላህንም ቀኖችን የአላህንም ቀኖችን አስገንዝባቸው በማለት በታመራት በርግጥ ላክ ነዋል። አቶቻችን በርግጥ ላክ ነው። ስለዚህ ሙሳ አለይሂ ሰላም ሲመጡ ወሮችህን ከጨለማ ሰው እስላም በተነው መላእክቱ ጨለማ ውስጥ ነው። ሰው እስላም ከሌለው ከውሃ እንደወጣ አሳ ሩሁ እንደደረቁ እንደታወረ ሰው ነው። አላህ ከዚህ ይጠብቀን፣ ከክፍርና አላህ ይጠብቀን፣ ከድህነት አላህ ያጽዳ፣ ከድህነትም ከኩፍረም አላህ ይጠብቀን። ስለዚህ ሙሳ አለይሂ ሰላም ወገኖቻቸውን ከጨለማ ወደ እስላም ብርሃን ሰገነት እንዲያመጣቸው አላህ እንደዛ ያሳየናል። ለዛ ነው without light hearts become blind ያለ ብርሃን ያለ ቁርአን ብርሃን ያለዚህ መጽሐፍ ኑር ከሆነ መጽሐፍ ውጪ ልቦናዎች እውሮች ናቸው ማለት ያለ ቁርአን ያለዚህ ታላቅ መጽሐፍ ያለዚህ ኑር ያለዚህ ልቦናዎች እውሮች ናቸው። ጌታ ይኮ እንዲህ ያለው ሱረቱን ሐጅ ምዕራፍ 22 ቁጥር ሱረቱል ሐጅ 22 ቁጥር 46 ሰው ከቁርአን ከወጣ ኑር ከሆነ ከብርሃኑ ከወጣ ልቦናው እንደሚታወርበት ልቦናው ማየት የማይችል መሆኑን አላህ ሱረቱል ሐጅ ቁጥር 46 ላይ እንዲህ ሲል ይናገራል። Verily there is no the eyes that grow blind but it is the hearts which are in the breasts that grow blind. Subhanallah galalisu yerma suratul hajj mi'rafa 46 la'annarsum ba'annarsu yemiyaqubacho luboch weim ba'annarsu yemisamubacho joroch yinoracho zend bemidir la ayhedumna እንሆ አለ አላህ አይኖች አይታወሩም ግን እነዚያ በደረቶች ውስጥ ያሉት ልቦች ይታወራሉ። ቁርአን ከሌለ ይሄ ነው። እንሆ አይኖች አይታወሩም ግን እነዚያ በደረቶች ውስጥ ያሉት ልቦች ይታወራሉ። ስለዚህ የሚታወረው አይን አይደለም ማለት እያዩ እንደማያዩ እየሰሙ እንደማይሰሙ የሚሆኑት አይኖቻቸው ማየት ሳይችል ቀርቶ ሳይሆን አይናቸውማ ያያሉ ውጫዊን ገጽታ ግን አይኖች አይታወሩም ማለት አላህ ግን በደረቶች ውስጥ ያሉት ልቦናዎች ግን ማስተንተኛዎች ይታወራሉ። ለምን ደረት ውስጥ ያለው ልቦና ከቁርአን ውጪ ስላለ ከኑር ውጪ ስላለ በጨለማ ውስጥ ስለሚመላለስ ነው አላህ Subhanahu Wa Ta'ala ከዚህ አደጋ ይጠብቀን ሁላችንም። በልባችን ውስጥ ያለው ኑር እስከ ህልፈተ ህይወታችን ድረስ መቃብር እስክንወርድ ድረስ አላህ ይጠብቀልን። እና እዚህ ስፍራ ላይ እውርነታቸው ብሎ ሲጠቅስልን ጥመታቸውን ማለት ነው ከእውነት ማፈግፈጋቸውን መሸሻቸውን ነው የሚያሳየው። Therefore seeking that which will benefit them and they turn to that which will harm them. ለዛ ነው እኮ ሙሽሪኮች ጣዖት አምላኪያኖች ካዲዎች ሱረቱል ፉርቃን ላይ ማዕራፍ 25 ቁጥር 55 ላይ ፉርቃን 25 55 ላይ and the disbelievers those of the polytheists worship besides Allah that which cannot neither profit them nor harm them ka allah lilan yemaytaqmachonna yemaygoraachon yigezallo ka allah uchallana akal nu migezut enezi yemigezuacho akalatoch aytaqmachon bitaruacho aysamachon irdata bitayqwacho irdata aysatwacho endo nuwarachun kan bifelgu gudatun mayadersubacho guuzanoch nacho selezi ka allah lilan yemaytaqmachon yemaygoraachon yigezallo ካዲን በጌታው ላይ ባማመስ ለሰይጣን ረዳት ነው። ካዲን በጌታው በአላህ ላይ ባማመስ ለሰይጣን ረዳት ነው ግን በጥቅሉ ከአላህ ሌላ የማይጠቅማቸውና የማይጎዳቸው አካል ነው የሚገዙት። የሚጠቅምና የሚጎዳ ነገር መነጠል የሚችለው ፉርቃንን ሲከተል ብቻ ነው። ፉርቃን እውነትን ካሰት የሚጠቅምን ከሚጎዳ ነጥሎ የሚያሳይ ነው። መልካሙ ከክፉ ነጥሎ የሚያመላክት መጽሐፍ ስለሆነ ስለዚህ ኑር የሌለው ብርሃን የሌለው ቀልቡ እውነትን ካሰተ አይነጥልም መልካሙ ከክፉ አይለይም። የሚጠቅመውንና የማይጎዳውን ነጥሎ የሚያይበት የእምነት መነጽር አይኑ ላይ አታገኙም ልቡ ላይ አታስተውሉም። በተከሉ መልእክተኞች ከጨለማዎች ወደ ብርሃን ወደ አላህ Subhanahu Wa Ta'ala መንገድ እንዲያመጣቸው ጌታችን አላህ ጥሪ እንዳደረጉ መልእክቶ የመጻፍ አውርዶላቸው በመልእክተኝነት ልቋቸዋል። ስለዚህ ኑር በልቦናችን ውስጥ ሲገባ ምን እንሆናለን? Purifying our souls. ነፍሶቻችን ይጸዳል ጥርት ይላል. Because the teaching them about their Lord. ስለጌታቸው ልቦች ተመረዋል ስለ አላህ. His names and attributes. ስለጌታቸው ስሞችና ባህሪያቶች ጠንቅቀው ያውቃሉ ተመረዋል. Teaching them about the angels. አላህ ስለፈጠራቸው መላእክቶች ስለሚያውቁ. His books and messengers. እንዲሁም ያወረዳቸው መለኮታዊ መጻሕፍቶችና የላካቸው መልእክተኞችን አምነው ስለሚቀበሉ. Teaching them about what will benefit them and what will harm them. መልእክተኞችን የሚበጃቸውን ሰዎች የሚጠቅማቸውን አመላክተዋል የሚጎራቸውንም ደግሞ አስጠንቅቀዋል. Showing them the path which will lead them to his love. ወደ አላህ ፍቅር የሚያስዳቸው መንገድ ሁሉ ጠቁመዋል. Teaching them how to worship him. እርሱን እንዴት እንደማምለክ እንደሚገባቸው ለሱ መገዛት እንዴት እንዳለባቸው የተፈጠሩበትን ዓላማ እንዴት መፈጸም እንዳለባቸው መንገዱን አሳይቷቸዋል. አላሁ ሱብሃነሁ ወተዓላ says አላህም በሱረቱ ጁሙዓ ምዕራፍ 62 ላይ እንዲህ ይላል. ሱረቱ ጁሙዓ ምዕራፍ 62 በጣም ቆንጆ አንቀጽ ደስ የሚል አያ ነው. በሱረቱ ጁሙዓ ምዕራፍ 62 قطر 2 It is he who sent among the unlettered ones a messenger from among themselves reciting to them his verses purifying them from the paths. እርሱ ማለትም አላህ ያ በመሐይቦቹ ውስጥ አንቀጾችን ቁርአንን በእነርሱ ላይ የሚያነብላቸው ከማጋራት የሚያጠራቸው መጽሐፍንና ጥበብን የሚያስተምራቸው የሆነን መልእክተኛ ማለት ማለት ሰላቱ ወሰላምን ከነሱ ውስጥ የላከ ነው ማለት. አላህ ማኑ እርሱ ማለት ያ በማህይቦች ውስጥ አናቅስቶችን የቁርአንን አናቅስቶች በማህይብ ለተያዙት ማህበረሰቦች የቁርአንን አንቀጾችን በእነርሱ ላይ የሚያነብላቸው ነው. እንዲሁም ደግሞ ከማጋራትም የሚያጠራቸው ነው. መጽሐፍንና ጥበብን የሚያስተምራቸውም የሆነ መልእክተኛ. ጥበብን አያውቁም መጽሐፍ ምን እንደሆነ አልተረዱም እምነት ምንድነው አያውቁም. ስለዚህ እምነትን መጽሐፍንም ጥበብንም የሚያስተምራቸው የሆነ መልእክተኛ መሐመድ አለይሂ ሰላቱ ወሰለም ከነሱ ውስጥ ከየትም አይደለም ከራሳቸው ውስጥ የላክ ነው ነው. እነርሱም ከርሱ በፊት በግልጽ ስተት ውስጥ ነበሩ አለ. ልቦናቸው ኑር ስለሌላቸው ኑር ስላልመጣ በግልጽ ስተት ውስጥ ነበሩ ጨለማ ውስጥ ነበሩ ሙታን ነበሩ. ግን ከማጋራት የሚያጸዳቸው መጻፍና ጥበብን የሚያስተውቃቸው ቅኑን ጎዳና የሚመራቸው ከስተታቸው የሚያጸዳቸው መልእክተኛን ከራሳቸው ላክንላቸው ከእነርሱ በፊት በግልጽ እሱ ከመምጣቱ በፊት በግልጽ ስተት ውስጥ ነበሩ አለ. ለዛ ነው ابراهيم عليه السلام ያደረጉት ዱዓ እዚህ በቁርአን አንቀጽ ላይ ተፈጻሚ ሆኖ ታገኛላችሁ. ሱረቱ ጁማ 62 ቁጥር 2 ላይ ለምን አላህ ምን ብሏል ከራሳቸው የሆነ መልእክተኛ ነው ይላከላቸው አለ. እነዛ ማህይብ የነበሩ ትውልዶች አረቡት ከራሳቸው ነው ይላከላቸው አለ አላህ. እና ይሄ ደግሞ አስቀድሞ በትንቢትም ዱዓ የተደረገ ነው እኮ. ነብዩላህ ኢብራሂም አለይሂ ሰላም ጌታ አላህን ጠይቀዋል. አላህ ደግሞ ባሮቹን ለምነውት ባሮቹን የሚያሳፍር ጌታ አይደለም ባሮቹ እጃቸውን ወደሱ አንስተው ባዶ የሚመልስ አይደለም. ሱብሃንአላህ እንዴት ያአላህ ባራ እጁን ዳር ላንስተው አላህ ባዶ ይመልሰዋል. አላህ የሁሉ ነገር ችሮታ ባለቤት ሆኖ ሳለ የሁሉ ለጋሽና ሰጪ ሆኖ ሳለ ፍጥረት ዓለሙን የፈጠረሱ ሆኖ ሳለ የሰው ልጆች ህይወት ቀለባቸው በእጁ ያለ ሲሆን እንዴት አላህ ሰዎች ለመኑትን ይከለከላቸዋል? በፍጹም. ኢብራሂም አለይሂ ሰላም ይሄንን ዱዓ አድርገው ነበር በሱረቱ አልበቀራ ምዕራፍ 2 አንቀጽ 129 በሱረቱ አልበቀራ ምዕራፍ 2 አንቀጽ 129 Our Lord send among them a messenger of their own. Indeed Allah answered their invocation by sending Muhammad sallallahu alayhi wa sallam who shall recite unto them your verses. ጌታችን ሆይ በውስጣቸው ከእነሱ የሆነን መልእክተኛ ከውስጣቸው ከነሱ የሆነ መልእክተኛ በእነርሱም ላይ አንቀጾችን የሚያነብላቸው መጽሐፍንና ጥበብን የሚያስተምራቸው ከክህደት የሚያጠራቸውን ላክ. አንተ አሽናፊው ጥበበኛው አንተ ብቻ ነህና የሚሉ ሲሆኑ ጌታችን በውስጣቸው ከነሱ የሆነ መልእክተኛ ከሌላ አይደለም ከራሳቸው ማበረሰብ በእነሱም ላይ አንቀጦችን የሚያነብላቸው ሌላስ መጽሐፍን ጥበብን የሚያስተምራቸው ከክህደትም የሚያጠራቸው ላክ አንተ አሽናፊው ጥበበኛው አንተ ብቻ ነህ አሁን ጌታችን ሆይ አሽናፊው ጥበበኛው አንተ ብቻ ነህ ጥበቦች ሁሉ ያንተ ናቸው አሽናፊነትም ለአንተ ነው ዋኺሩ ደዋና አልহামዱሊላሂ ረቢል ዓለሚን ወሰላሙ አለይኩም ወራህመቱላሂ ወተዓላ ወበረካቱ ማይክ ፍሪ